ሰላም እንግዲህ ይሄ ከአቅሜ በላይ ነው ከአላህ ሱብሃነሁ ወተዓላ ውሳኔና መመሪያ እስከሚመጣ ድረስ ጠብቁ በማለት ስላታደሩአቸው አያቱም ያንኑ ጥቅስ በመውሰድ ወአኸሩነ ሙርጀውነ ሊአምሪላህ አለ። ለአላህ ውሳኔና ፍርድ ቀጠሮ ተሰጥቷቸው የቆዩና የዘገዩ አሉ በማለት አነሳው ጉዳያቸውን ማለት ነው። እና በሚያነሳው ጊዜ እንግዲህ ምን አለ? በመሰረቱ ያለ ምክንያት በመቅረታቸው ጥፋተኞች ናቸውና ተፈለኩ በጥፋተኝነታቸው እቀጣቸው ይሆናል አለ። ከፈለኩ ደግሞ መጀመሪያውንም እንደሌሎቹ ዋሽተው አታለው ስላልቀሩ አሁንም ጥፋታቸውን አውቀው ራሳቸውን ስላጋለጡና ይቅርታ ስለጠየቁ እምራቸው ይሆናል በማለት ልባቸውን አንጠልጥሎ በሁለት መካከል ዝም አለ። ይህን አያት ተናግሮ ማለት ነው። ይህን አያት እንግዲህ ተናግሮ ዝም በሚላቸው ጊዜ ነቢዩ ደግሞ አለይሂ ሰላቱ ወሰላም ምን አደረጉ? እንግዲህ እነዚህን ሰዎች አላህ ሱብሃነሁ ወተዓላ መፍቲውን በዝርዝር እስከሚነግርላቸው ድረስ የሚያመጣውን ነገር ወይ ቀጣቸዋለሁ ወይ ምራቸዋለሁ ብሏልና ህብረተሰቡ እነሱ ጋራ ምንም አይነት ግንኙነት እንዳታረጉ በማለት አድማ አወጁባቸው ይባላል። ፈረጃቸው እንግዲህ እንዲቀር አንድ በላ ሲመጣ በጣም እንግዲህ እየከረረ በሄደ ቁጥር መፍቲው ደግሞ ይመጣል ማለት ነው። እና ካሁን በኋላ እኛ ከአቅማችን በላይ ነው፣ እነሱ ጋራ የምናረገው ግንኙነት አይኖርም፣ ማንም ሰው ከእነሱ ጋራ እቃም እንዳይዋዋስ እንዳያነጋግራቸው ወላ ሰላምታ እንዳትለዋወጡ በማለት ህብረተሰቡ እንዲዘጋቸው አደረጓቸው። ከዛ በኋላ ሁላቸውም በየቤታቸው ገብተው ሌት ተቀን በግንባራቸው ተደፍተው ማልቀስ ጀመሩ ማለት ነው። አላህን ያው ይቅርታ በመጠየቅ እና ሶላተል ጀማዓ እንኳን ለመስገድ አንደኛው ካብ ኢብኑ ማሊክ የተባለው ወጣት ስለነበረ ጉልበት አለው ጀማዓ ያመልጠኝም፣ ግን መስጂድ መጥቼ ሰግጄ ስመር ድረስ በመንገዲም ሆነ በመስጂድ ማገኘው ሰው ማንም ሰው ባናገረው ሰላም ብለው እንኳን የሚመልስልኝ ነገር የለም ይላል። ዝም ብዬ ተደብልቄ ሰግጄ እሄዳለሁ። ወደ ነብዩም ቀረብ ብዬ አሰላሙ አለይኩም እላቸዋለሁ። በቃል መልስ አይሰጡኝም። ከንፈራቸው ተንቀሳቅሶ ይሆን እያልኩኝ አፋፋቸው ነው ያለሁኝ፣ ሲንቀሳቀስም አላይም ይላል። በዚህ መልክ እንግዲህ ተሳቀው 40 ቀናት የሚሆን እነዛ ደግሞ ሁለቱ እድሜያቸውን ገፋ ያለ የበሰሉ ስለሆኑ ድንጋጤውና ሀዘኑ ስላጠቃቸው ከቤት መውጣት ማቅቷቸው እዛው ቤታቸው ነበር የቆዩት ይባላል። እና 40 ቀን በዚህ መልክ እንደቆዩ እንደገና ደግሞ ይባስ ብለው ሚስቶቻቸው ብቻ ነበሩ እነሱ ጋር የሚገናኙትና አብረው የሚኖሩ፣ ሚስቶቻቸውንም አስገልሉ ከእናንተ ጋር እንዳይኖሩ የሚል ደግሞ ትእዛዝ ደረሳቸው በ40ኛው ቀን። እና የባሱን ደግሞ ሚስቶቻቸውን እንፍታ እንዳሉ ተጨንቀዋልና አይ ፍቱ አላልኳቸውም፣ ለተወሰነ ጊዜ ወደ ቤተሰቦቻቸው ሸኙና ብቻቸውን ተቀመጡ ተባሉ። ከዛ ጀምሮ ደግሞ ለአስር ቀናት ያህል 50 ቀን እስከሚሞላ ድረስ ሚስቶቻቸውም ሳይኖሩ የሚያባስልላቸውና ምግብ እንኳ በወቅቱ የሚያቀርብላቸው አጥተው መጠጣቸውን ፈይተው ተርመጥምጠው ተልባቸው እንግዲህ አልቅሰው ጌታቸውን ተለመኑ። በኋላ እርቁ ያ ወደ ኋላ ቆይቶና ዘግይቶ ሊመጣላቸው ነው ማለት ነው። እና ያ እንዴት እንግዲህ እንደሚመጣ ይመለስበት ይሆናል። አሁንም والذين اتخذوا مسجدا ضرارا وكفرا وتفريقا بين المؤمنين وإرصادا لمن حارب الله ورسوله من قبل وليحلفن إن أردنا إلا الحسنى والله يشهد إنهم لكاذبون لا تقم فيه أبدا لمسجد أسس على التقوى من أول يوم أحق أن تقوم فيه فيه رجال يحبون أن يتطهروا والله يحب المطهرين أفمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف هار فانهار به في نار جهنم والله لا يهدي القوم الظالمين لا يزال بنيانهم الذي بنوا ريبة في قلوبهم إلا أن تقطع قلوبهم والله عليم حكيم والذين اتخذوا مسجدا ضرارا وكفرا وتفريقا بين المؤمنين النزيع دقمو ለውከትና ለተንኮል ምሽግና ማረመጃ ይሆን ዘንዳ በማሰብ በመዲና ከተማ ዳርቻ ቁባ በሚባለው መስጂድ አጠገብ መስጂድ ሌላ መስጂድ የቁባን መስጂድ የሚቀናቀን መስጂድ የጀመሩና የገነቡ የሆኑ አሉ በማለት ያጋልጣቸዋል። ወኩፍረን እንዲሁም ለኩፍር ማስተናገጃ አስበውት ወተፍሪቀን بين المؤمنين የአማኞችን ጀማዓ ወይም ህብረተሰብ ለመበታተንና የራሳቸውን ቡድን ለማጠናከር አጥበውና አቅደው መስጂድ የሰሩና የተራቀቁ ሌላ ደግሞ የሙናፊቅ ቡድኖችም አሉ ይላል። ወይርሷደ ሊመን حارب الله ورسوله من قبل ካሁን ቀደም አላህንና መልእክተኛውን እታገላለሁ ይበልዎ ቆርጦ የተነሳውን አመጸኛ ለመጠበቅና ለሱ መቀበያ ለማድረግም አጥበው መስጂድ የሰሩ አሉ ይላል። እና አቡ አሚር ራሂብ የሚባል አንድ ባህታዊ ቄስ ነበር ነብዩ ዛ ከመወረዳቸው በፊት አረብ ነው እሱ ያገሪቱ ተወላጅ ነው ግን ወደ ክርስቲያኑ ዓለም በመሄድ ክርስትና ተነስተ ከዛ ደግሞ ባህታዊ ነኝ ብሎ ኢባዳ ሲያረቆይቶ ነበር ለተወሰነ ጊዜ እና በአገሪቱ ላይ እንግዲህ እሱ የተሻለ ሃይማኖታዊ ስለሚባል በዛው አክብሮት ተሰጥቶት በትልቅ ሰውነት በሁሉም ዘንድ ተሰሚነትና ተደማጭነት አግኝቶ ነበር ነብዩ ከመካ ተሰደው እዛ ሀገር በሚደርሱበት ጊዜ የከውጭ ሀገር መጥቶ እንደገና አዲስ ሃይማኖት እዚህ አስፋፋለው ይሲልማ እኔን ሊያወድቀኝ አይደለም ወይ ብሎ በመስጋትና በመፍራት መቼም ይሄ በላይነት ያለው ሰው መጥፎ ነውና መቀኝነት ይዞት ለነብዩ ተቀናቃይ ሆኖ ተነሳ ማለት ነው። እሳቸው ደግሞ አንተ እንዳውም ከሌሎቹ የተሻለ ስለ ሰማይ ሃይማኖት ታቃለህ ለምን እንደው እንዲህምት ሆነው በማለት ለመግባባትና ለማስረዳት ቢሞክሩ አልሆነም መቀኝነት ነውና የሚገፋው ማለት ነው። በመጨረሻ አንድ ቀን እንግዲህ የቃል ግዲት አጋጠመውና በልቡም ያስበውን እንዳውም ይፋውጥቶ ተናገረ እኔ በህይወት እስካለሁ ድረስ አንተን የሚወጋን ኃይል ከውጭም ከግቢም በማስተባበር ከሚወጋ ሁሉ ጋራ በመወገን አንተን እስከመጨረሻ አፋለማለሁ ብሎ ነብዩን ዛተባቸው ይባላል። ጥሩ ነው እንግዳውስ መንገዱን ጨርቅ ያርግልህ እንደሚባለው በርታ ይቅናህ አሉት። ከዛ በኋላ እንዳውም ያባካዊ ነኝ አቢር ነኝ ስለሚል ዱአም ሊያረግ ፈለገና እጁን ዘርግቶ ፊታቸው ላይ اللهم آمیت الكاذب مني ومنه طريدا وحيدا ብሎ ተራገመ ይባላል። ከዚህ ሰውየና ከኔ ከሁለት አንዳችን ውሸታምና አታላይ የሆነውን ክፍል በዘመድ ወዳጅ በለለበት በባዶ በረሃ አታማሚና ቀባሪ በለለበት ቦታ ግደለው ብሎ ተራገመ አሚን አሉ ነብያችን ይባላል። ከዛ በኋላ እንግዲህ ቆርጦ ተነሳ ድጋፍ ለመፈለግ ወደ ወረቤት ሀገር እንቅስቃሴ አደረገ ወደ ሱሪያ ሄደ ማለት ነው። ዘካቢ የነበሩት ክርስቲያኖች አገሬ እንዲህ አይነት የውጭ ሀገር ሰው አዲስ ሃይማኖት ይዞ መጥቶ ችግር ፈጥሮብኛልና እርዱኝና አውጡልኝ ለማለት ወደ ሻም ይሄዳል ማለት ነው። ሲሄድ እዚህ ያሉትን ሙናፊቆች በመስጥር መመሪያ ሰጥቷቸው ሄደ እንግዲህ እኔ እዛ ሄጀ የውጭ ኃይል ይመጣልሁኝ እዛ በመመጣበት ጊዜ እናንተ ሰወር ያለ ቦታ እሱ የማያውና የማያገኘው ቦታ በመስጂድ ስም ስሩና ያንን አዘጋጅታችሁና አመቻችታችሁ ኃይሌን እዛ አምጥቼ እመሽጋለሁ ከዛ በኋላ እሱን ወግቼ አስወጣዋለሁኝ በማለት መመሪያ ሰጥቶ ወጣ ማለት ነው። ያንን የዚህ የሙጅሪም ሰውዬ መመሪያ በመቀበል ስማቸው ሙስሊም እየተባለ ከዋና ከተማ ወጣ ያለና ራቅ ያለ አካባቢ ስለሆነ እርሶ ዘንዳ መጥተው ጀማዓ ለመስገድ አቅም የሌላቸው ሽማግሌዎች አካለ ስንኩላን የእንዲሁ ጨለማና ዝናብ ምናምን በሚሆንበት ጊዜ ደግሞ ሌላውም ሰው ሁሉ ያዳግተዋልና የዛ ጊዜ በየቤቱ ከሚሰግድ እዚሁ የሰፈር መስጂድ መኖሩ ይረዳል ብለን መስጂድ እየሰራን ነው ብለው ነገሯቸው ለነብዩ አለይሂ ሰላም ለማታለል ማለት ነው። እሳቸው ደግሞ በቅልቦና እውነት መስሏቸው ጥሩ ነው እንግዳውስ በማለት ያው ስራውን አበረታቱ እና በተፋጠነ መልኩ አጣርፈው ወዳውኑ አጠናቀቁ ስራውን ይባላል። እና ነብዩን ወስደው ህጋዊ ለማስተረክ መርቁልን መስጂዱን ሰርተን አገባደናል በማለት ለምረቃ ጥሪ ያቀርቡላቸው ይባላል። እንዳጋጣሚ ተቡክ ዘመቻ ተነስተው ነበርና እኔ አሁን ዘመቻ በመውጣት ለመውጣት በዝግጅት ላይ ነው ያለሁት ሰራዊት እያስተጣጥኩኝ ስለሆነ አምረቃት ማረግበት ጊዜ የለኝምና ምናልባት አላህ በሰላም ከመለሰን ስንመለስ በተረጋጋ ሁኔታ እመርቀዋለሁኝ በማለት ቀጠሮ ሰጧቸው ይባላል። ይህ ጊዜ እነሱም እንግዲህ በተለያየ ምክንያት የሄዱትም ሄዱ ለማስመሰል የቀሩትም ቀሩ። እዛ እንደሄዱ ተተቡክ ሲመለሱ ያው የመስጂድ ምርቃት ይጠብቀኛል እያሉ ሲያስቡ መሐከል መንገድ እነዚህ አያቶች መጡና ይሄ መስጂድ ሁነት ለእስልምና ማራመጃ ሳይሆን እንዳውም ማፍረሻ ካምብ መሆኑ ተገለጠላቸውና እንደደረሱ ርምጃ እንዲወስዱበት ተነገራቸው ማለት ነው። እና ሙናፊቆች ሆነው ሳይታወቅባቸው እንዳውም በጣም በልዩና በረቀቀ ዘዴ መስጂድ ሰርተው ያካባቢውን ሰው እነሱ ወደሚፈልጉት ደባና ተንኮል ለማስተማራትና ቡድን ለመፍጠርና ለማጠናከር ከውጭ የሚመጣውን ያን መጥፎ መሪያቸውንም ለመቀበል በማቀድ መስጂድ የገነቡም ተገኙባቸው ነው የሚለው። እና በዚህ መልክ እንግዲህ መስጂዱ ለተንኮል እንደተሰራ ተገለጠላቸውና ልክ እንደደረሱ እርምጃ እንዲወስዱበት ታዘዙ ነብዩ አለይሂ ሰላቱ ወሰለም። ከዛ እንደገቡ እነሱ በየዋህነት ያው መጥቶ ይመርቅልናል እያሉ ሲጠብቁ አንድ ክፍል ጦር ላቁና ያንን መስጂዳቸው አቃጥሉ እዛው ውስጥ ያገኛችሁትን ሰው ሁሉ በሙሉ ያው አትመርምሩ እርምጃ ወሰዱበት በማለት ላቋቸው። ደግነቱ ሰው ብዙ አልተገኘም ያሉትም ወዳውኑ አዝማሚያውን ሲያው ሸሽተው አመለጡ መስጂዱን አቃጠሉት ማለት ነው። እሱን ታቃጠሉት በኋላ ቦታው ራሱ ለታሪክ እንግዲህ እንዳይረሳ የቁሻሻ ያካባቢ የሰፈር ቁሻሻ ቁማማ መጣያ እንዲሆን ተወሰነበት ይባላል። በዚህ መልኩም እንግዲህ መስጂድ ሰርተው የሙስሊሞችን ኃይል ለመከፋፈልና ሙእሚኖችን ለመበታተን የሞከሩም አሉባቸው ይላል። ኋላ ታዳ እኔ መስጂድ ሰርተናል ይያላችሁ ለተንኮል ለደባ መሆኑ ተደረሰባችሁ አላህ እንዲ ብሎ ነገረኝ ይሄው የዛ አይነት አያት ወረደ ብለው ይሄን አንቀጽ ያነቡላቸው አሁንም ደግሞ አይናውጣ በመሆን ለማስተባበል ይምሉ ገባ ወላ ይህሊፉን እና ጠንክረውና ሽንጣቸውን ገትረው ይምሉና ይከራከሩ ገባ ምን ይያሉ ኢና አረድና ኢላ ልሁስና መስጂዱን እርግጥ ሰርተነዋል ስንሰራው ግን አሁን እንደሚባለው ለተንኮል ለደባ ሳይሆን መልካም ስራ አስበን እንጂ ለመጥፎ አይደለም የሰራ ነው ይያሉ ይምላሉ ብሎ ተናግሮ ነበር ልክ እንደተባለውም አላህ በተናገረው መልኩ መማል ጀምሩ አላፈር ብለው ማለት ነው እና ኢላ ልሁስና ማለት ቅድም እንደተባለው ለሽማግሌው ላካለስም ኩሉ እንዲሁም ደግሞ ጭቃ ዝናብ ጨለማ በሚሆንበት ጊዜ የሰፈሩ ሰው እንዳይገላታ ወይም ጀማዓ እንዳያጣ ብለን ለመልካም አስበን ነው እንጂ እኛ ለተንኮል ወይም ለዛ ሰው የምሽግ እንዲሆን አስበን አይደለም ይያሉ እንደሚምሉላችሁ ነው አለ እንግዲህ አፈጮሌ በማለና በተገዘተ ቁጥር ሙእሚኖች እንዳይበሉና እንዳይታለሉ ጠለቅ ያለ ፖለቲካ ያስተማራቸው ነው አላህ Subhanahu Wa Ta'ala 10 ጊዜ ቢምሉም እርግጠኛ ነኝ እነሱ ለተንኮል ነው የሰሩት እነሱ ግን ለخير ስራ ነው ይያሉ እስከመጨረሻ ይከራከሯቸዋል አለ والله يشهد انهم لكاذبون الناس بيناገሩም ቢምሉም ቢገዘቱም በዛ አባባላቸው ጭራሹ ሸታሞች ለመሆናቸው አላህ ይመስክራል ይላል በመሆኑም لا تقوم فيه ابدا ያንን መስጂድ ሰርተናልና መተመርቅልን ብለው በጠየቁ መሰረት አሁን እንደደረሰ እዛ መስጂድ ዲያ እንዳትቆም ከመጨረሻው ድረስ እዛ ችግር እንዳይረግጥ በማለት ነብዩን አገዳቸው ወህይ ማለት ነው ለመስጂዱ ንኡሲሳ አለ ተቅዋ ሚን አወል የውሚን ገና ከመጀመሪያው እለት ጀምሮ አላህን በመፍራት ለትክክለኛ ለእስላማዊ ተልእኮ የተመሰረተውና የተገነባው መስጂድ ዘውጎኑ አሐቁ አንተቁመ ፊ በሱ ልትቆምበት ይልቁንስ እሱ ይበልጣልና ይቀድማል እዛ ቁባ አካባቢ መስጂድ ዚያራ መሄድ ካልቀረ ማለት ነው የነዚህ የተንኮለኞቹ መስጂድ ተብዬ ተወውና እዛ አጠገቡ የሚገኘው መጀመሪያውኑ በትክክለኛ ኢማን ላይ ተመስርተው ለእስልምና ማራመጃ ይሁን ዘንዳ ሀቅዶ የተሰራው የቁባን መስጂድ መዘየር ትችላለህ ጨርሰ እንደ ቁባ የሚባል ቀበሌ አትሄድ ማለት አይደለምና ቁባ መስጂድ ሂደህ ልትሰግድ ትችላለህ በዚህኛው ፈንታ መስጂድ ቢራር የሚባለው ግን ጭራሽ መሄድ የለብህም እስከ ዘለቄታው ድረስ አላቸው ማለት ነው እና ሚን አወል የውሚን የሚለው ይሄ የቁባ መስጂድ ነብያችን አለይሂ ሰላቱ ወሰለም ልክ ከዚህ ተመካ ተሰደው በሚሄዱበት ጊዜ በደቡብ አካባቢ ስለሆነ የሚገኘው በከተማው መጋቢያ መጀመሪያ የደረሱት እዚህ ቁባ የምትባል ቀበሌ ነው እዛች እንደደረሱ አረፉ ዋሉ አደሩ የአካባቢዎቹ ሰዎች አቀባበል አደረጉላቸው አስተናገዷቸው ይህ ጊዜ ወዳውኑ እንግዲህ ተልኳቸውን በተግባር ለማሳየት እዚች የተወሰነች ጀማዓ መስጊድባት መስጂድ መስራት አለብን በማለት ሐሳብ አቀረቡላቸው ወዳውኑ የአካባቢዎቹ ሰዎችም እንግዶቹም ተረባርበው ያቺን መስጂድ አቆሙ ትንሽ መስጂድ ማለት ነው ኋላ ውለው አድረው ግን ነቢያችን ወደ ዋና ከተማ መግባት አለብኝ በማለት አልፈዋት ሄዱ ዋናው ከተማ እንደገቡ ይኸው ዛሬ ዶሬሃቸው የሚገኙበትን ታሪካዊና ሐረሙን መሰረቱ እንደገና ማለት ነው እዛ ከመሰረቱ በኋላ እንግዲህ አጠቃላይ የእሳቸው መስጂድ ዋናው መስጂድ ሆነ ያቺ ቁባ ግን ታሪክ ያላት ከዋናው መስጂድ በፊት የተገነባችና በእሳቸው ጀማሪነት የተቋቋመች እዛም የነበሩት ደግሞ ሙስሊሞች በጣም ሷሊሆችና ሷሊቆች ስለነበሩ እዛ አካባቢ ከሄድክ እዛች መጀመሪያ በኢማንና በተቅዋ በተመሰረተችው በቁባ መስጂድ መስገድ ትችላለህ አላቸው ማለት ነው እነሱ እንግዲህ ያቺን መስጂድ ለማርከስና ህዝቡን ወደ እነሱ መስጂድ ለመገልበጥ አቅደው ነበረና ያደረጉት አላህ ደግሞ በተገላቢጦሽ እነሱን ውድቅ አድርጎ ያቺን መስጂድ እንደገና እንድትታብብና እንድትታወቅ አደረጋት ማለት ነው ይህ ሪጃል እና በዚህ በቁባ መስጂድ ደግሞ እንደ ማንኛውም ተራ መስጂድ ሳይሆን በሷ ውስጥ በጣም ጎበዞች የሆኑ ሰዎች ይገኙባታል አለ በአጋጣሚ የነዛ ሰዎች ታሪክም ሊነገርላቸው ነው ማለት ነው የቁባ መስጂድ አካባቢ የሚገኙ ሰዎች በኢማን የታጠቁና በተቅዋ የታነጹ የሆኑ ልዩ ጎበዞች ናቸው ይሁቡን አየተጣሃሩ ከዛይርም ከባጢንም ቁሻሻና እርኩስ ተግባርና ሁኔታ ሁሉ መጥራራትን ይወዳሉ አለ እንደነዚህኞቹ ላይመርላ መስጂድ ይያሉ ውስጡን ተንኮል መሸረቢያ ታይሆን ኒፋቅም ኩፍርም ሽርክም ተንኮልም ሐሰድም የሌለባቸው ውስጣቸውም ላያቸው ንጹሃን የሆኑ በጣም ታላቅ ሰዎች አሉ በዚህ በቁባ መስጂድ አካባቢ ይላል والله يحب المطهرين አላህ ደግሞ ዛይራቸውን ባጢናቸውን የጠራና ንጹሃን የሆኑትን ወገኖች ወዳልና ወደዛ አካባቢ እጀ ጸሎትና ስግደት አደርሳለሁ ይላልከ እንደሆነ ከነዛ ከንጹሃኖቹ መስጂድ ቁባ መስገድ ትችላለህ እንጂ የኛው እንኳን የሸያጢን መስጂድ መሆኑን አውቀ ከዛሬ ጀምረ እዛ አካባቢ እንዳትደርስ በማለት ማስጠንቀቂያ ሰጣቸው ማለት ነው እና ከዚህ እንግዲህ በመነሳት ወዳውኑ እንደደረሱ አንድ ቡድን ላኩና መስጂዱ እንዲቃጠል በአካባቢ ያሉትንም ሰዎች ደግሞ ታገኙአቸው እንዲቀጥዋቸው አደረጉ። በመጨረሻም ቦታው ራሱ የቁሻሻ መጣያ ሆኖ ለዘመናት እየተወገዘና እየተቆነነ እንዲቆይ አደረጉት ማለት ነው። እና ቁባ መስጂድ ግን ሄደ መስጂድ ትችላለ ባለው መሰረት ሁልጊዜ በየሳምንቱ በከተማ ካሉና ልዩ ችግር ካላጋጠማቸው በስተቀር ሳምንት ቅዳሜ እየሄዱ ያችን የመጀመሪያ መስጂድ ይዘይሯት ነበረ። የአካባቢ ኗሪዎችንም ሰዎች አላህ ያደነቃችሁና ያወደሳችሁ ቅዱሳንና ንጹሃኖች እንደተነበታችሁ እያሉ ሁልጊዜ ወዳጃዊ ዚያራ ያረጉላቸው ነበረ ይባላል። አፈመን አሰሰ ቡንያነሁ ዐላ ተቅዋ ሚነላሂ ወሪድዋኒን ኸይር። ለመሆኑ ግንቡን አላህን በመፍራትና እንዲሁም ኸይርን ነገር ሁሉ በመሻት የአላህን ውደታና አክብሮት በመመኘት የገነባና የመሰረተ የሆነው ሰውዬ የተሻለና የተመረጠ ነውን? አመን አሰሰ ቡንያነሁ ዐላ ሸፋጅሩፊን፣ ወይም ደግሞ ህንፃውን እንደ ለመናዲ የቀረበ ሸለቆ ብርገግ ጫፍ ላይ የመሰረተው ሰውዬ ሃሪን ከትንሽ ጊዜ በኋላ ውስጡ ተቦርቡሮ የሚደረባ የሆነ ቦታ ላይ ግንቡን የሚመሰርት የሆነው ሰውዬ ይሻላልን ይላል። ፈነሃረ ቢሂ ፊናሪ ጀሃነም፣ ከትንሽ ጊዜ በኋላ ያ የገነባው ግንብ ሲከብደው ከውስጥ የተቦረቦረና የባባ መሬት በመሆኑ ኗሪውን ጭምር ይዞ ወደ ታይ አዘቅጥ ጀሃነም እሳት ውስጥ ይዞት የሚወርድ የሆነው ሰውዬ ይበልጣልና ይሻላልን? ወይስ የመጀመሪያው በተቅዋ የገነባውና አስተማማኝ ቦታ ላይ ያቆመው ነው ይላል። በምሳሌያዊ አነጋገር መግለጹ ነው። እንግዲህ በኢማንና በተቅዋ በሶላህ አቋማቸውን ያስተካከሉና የገነቡት ሰዎች እስከ ዘለቄታ ያው ለጀነት ነው የሚበቁት፣ የአላህን ውደታ ይጎናጸፋሉ ማለት ነው። ስሙን መስጂድ እያሉ ግን ውስጡን እንደገና አፍራሽ ተልኮ ለማራመድ አቅደው የሰሩት ሰዎች ስራቸው አንድ ውስጡን ጎርፍ የጎረጎረው ሸለቋማ ቦታ ዳርቻ ላይ ትልቅ ህንፃ ለመስራት እንዳሰበና እንደጀመረ ሰው ነው። ያ ህንፃ እንግዲህ በዛ አስኪ በሆነ ቦታ ላይ ተንጠልጥሎ ከተሰራ በኋላ ኋላ ሲከብደው በመጨረሻም ያው ባለቤቱ ቤት ሰርቻለሁ ብሎ እዛ እንደገባ ባለቤቱን ጭምር ይዞ አይወድቁ ውድቀት የሚወድቅና የሚወድም የሆነ ግንብ ባለቤት ነው ማለት ነው። ስለዚህ ከፊተኛውና ከዚህኛው ማን ይሻላል ቢባል ማንኛውም አእምሮ ያለው ሰው ማንኛው የተሻለ እንደሆነ መገመትና መለየት እንደማያቀተው ነው ይላል። እና እነዛ ሙናፊቆች እንግዲህ ለዛ ከቢስ ሰውዬ አፍራሽ ተልኮ ማስተናገጃና ማጠናከሪያ ብለው የሰሩት፣ እነዚህ ደግሞ በትክክለኛ እስልምናን እንማርበታለና እናራምድበታለን ብለው የቁባን መስጂድ ያቋቋሙት ሰዎች ምሳሌያቸው የነዚህን ግንበኞች ሰዎች ምሳሌ ይሆናል ማለት ነው። والله لا يهدي القوم الظالمين، من غزيهم ጥፋተኞችና ግፈኞች የሆኑትን ሰዎች አላህ መዳኛውን መንገድ አይመራቸውምና በእነሱ አስተሳሰብ በቀላሉ እስልምናና መሪዎችን ሊያወድቁ ነበረ። ያ የታሰበው ነገር ሳይሳካላቸው በፊት ግን የነሱ ውድቀት ቀደመ ይላል ማለት ነው። እና ያ አቡ አሚር የተባለው ሰውዬ ወደ ሱሪያ አገር ሂዶ ድጋፍ አሰባስባለሁ ብሎ ሲንከራተት በዛ አካባቢ ያሉት የሱሪያ መሪዎች አንቀበልህም አሉት ይባላል። እኛ በሰው አገር ሽኡን ጣልቃ አንገባም፣ የራስህ ጉዳይ ዘወር በልልን አሉት። ይሄ ጊዜ አልቀናውም፣ እንደገና ተዛ ተመልሶ ወደ ኢራን አመራ ይባላል። የዛ ጊዜ እንግዲህ በእግር ወይም በእንሰሳ ነው የሚጓጓዘው፣ ስንት ወራት የሚያስቆጥር ጉዞ ነው የሚያደርገው። እና ወደ ኢራን ሲያመራ ኪስራ ዘንዳ ሊሄድ በጊዜው የነበረው ሀያል ኪስራ ነበረና እሱን ለመጠየቅ እየተንከራተተ ተሱሪያ ተነስቶ ወደ ኢራን ለመሻገር ሲሞክር ሶህራ ውስጥ ገባ ይባላል። እንግዲህ በአረብ ሀገር ጭልቅ ያለ ሜዳ አለ። 15 ቀን ወር ድረስ ውሃ የሚላስ የሚቀመስ ወይ ሰው መንደር የሌለበት በረሃማ ቦታ ይደርሳል። እና ካሁን እንግዲህ ዘልቀዋለሁኝ እያለ ሲዋትት ጉልበቱ ተሟጠጠ፣ ውሃ ጠፋ፣ ስንቁ አለቀ። በመጨረሻ ወፍዝር የማይልበት ምድር በዳ ላይ ወደቀ ይባላል። የዛ ጊዜ አሷበትኒ ዳዎቱ ሙሐመድ እያለ በራብና በውሃ ጥም ተቃጥሎ እኔው ራሴ ካንተና ከኔ ውሸታሙን ዘመድ ወዳጅ በሌለበት ይግደለው ብዬ ተራግሜ አሚን ብሎኝ ነበረ። የእሱ ጸሎት ደረሰብኝ፣ የኔ ነገር አለቀልኝ እያላዘነ ሙቶ ያ ሞራራት ሆኖ ቀረ ይባላል ሰውየው። እነዚህም መስጊዳቸው ወደ አሁኑ ተደረሰበት ወደመ፣ ሁሉም እንግዲህ እንዳልነበረ ሆነ። በይህ መልክ እንግዲህ መጥፎ የዓላማ ወጥ ነው የተንቀሳቀሱት ሰዎች የፈላህንና የነጃህን መንገድ በዱንያም ማሳባቸው አልተሳካላቸውም፣ በአኸራም ደግሞ ለባሰ ጥፋት ተዘጋጅተዋልና ምንጊዜም ግፈኞችን የመዳኛውን መንገድ አይመራቸውም የሚለው ለዚህ ነው ማለት ነው። ላይዛሉ ቡንያኑሁም ለዚ በነው ሪበተን ፊ ቁሉቢሂም፣ ያ የገነቡት ግንባቸው ታዲያ በልቦናቸው ውስጥ ሁልጊዜ ፍርሃትንና ጥርጣሬን የሚያሳድርባቸው ከመሆን አልተወገደም። ኢላ አንተ ከጧ ቁሉቡም ልቦናዎቻቸው ሙተው እስከሚቆራረጡ ድረስ ይላል። ማለት ምንድነው? መስጂዱ ተፈረሰና ያው ተንኮላቸው ከተጋለጠ እንኳ በኋላ ቢሆን መርዟቸዋልና ያን ነገር ሁነትም ተሳስተናል ብለው መመለስና መጸጸት ሲገባቸው እንዴት መስጂድ ሰርተን መስጂዳችንን እንደገና ያፈርሱብናል እያሉ ህጋዊ እንደነበሩ በማሰብና በማብሰልሰል ሁልጊዜ እድሜ ሙሏቸውን ሁሉ ስለዚህ ጉዳይ ይቆጫቸውና ያንቀጠቅጣቸው ነበር ማለት ነው። እና አንዴ በሽታ ወርሷቸዋልና ይሄ መስጂድ በመውደሙና በመጋለጣቸው የእርምጃ ሁልጊዜ በልባቸው ውስጥ የተለያዩ መጥፎ ስሜቶችን የሚያሰራጭባቸው ከመሆን አልተወገደም። ሙተው እስከሚገላገሉት ድረስ ማለት ነው። ሙተውም አይገላገሉም ያው ለጊዜው እንጂ። ወላሁ አሊሙን ሐኪም። እና በእንዲህ አይነቶቹ ተንኮለኞች ሁኔታ አላህ አዋቂና ለነሱም ደግሞ የሚገባቸውን አጠፋ ምላሽ የሚመጥን የሆነ ጥበበኛ ጌታ በመሆኑ የሚገባውን እርምጃ ቢወስድም እነሱ ግን እንደ ጥፋት አልቆጠሩትም። አሁንም ትክክለኛ ነበር ያለ አግባብ ነው መስጂዳችን የወደመብን እያሉ በስተታቸው ከመጠራጠር አልተወገዱም ይላል። ان الله اشترى من المؤمنين انفسهم اموالهم بان لهم الجنه يقاتلون في سبيل الله فيقتلون ويقتلون وعدا عليه حقا في التوراة والانجيل والقران ومن افى بعهده من الله فاستبشروا ببيعكم الذي بايعتم به وذلك هو الفوز العظيم. ان الله اشترى من المؤمنين انفسهم واموالهم. አላህ Subhanahu Wa Ta'ala ተትከክለኞቹ አማኞች ነፍሶቻቸውንና ገንዘቦቻቸውን ገዛቸው ይላል። ያነለሁሙል ጀና በነፍሶቻቸውና በገንዘቦቻቸው አቋያ ለነሱ ጀነት ያደርግላቸው። ዩቃቲሉነ ፊ ሰቢልላህ በአላህ መንገድ በዲን ማለት ነው የሚጋደሉ የሆኑ ሀያቅቱሉን እና ጥላቶቻቸውን በቆራጥነት የሚገሉና ወዩቅተሉን እነሱም ለዓላማቸው ሲሉ የሚሰው የሚገደሉ የሆኑትን ነፍሳቸውንም ሆነ ገንዘባቸውን በጀነት ልለውጣቸው ወስኛለሁኛ። ወአደን አለይ የነን በሱ ላይ የማይጣስና የማይታለፍ የሆነ አጥቃል ኪዳን ገብቶላቸዋል። እነሱ ህይወታቸውንና ገንዘባቸውን ለኔ ዲን ብለው ከሰው እኔ ደግሞ የዘላለማዊ ጀነትን ለነሱ ላወርሳቸው የሚለውን ቃል ኪዳን በሚገባ ቃል ኪዳን ገብቻ አረጋግጫለሁ። ሐቀን ማረጋገጥንም አረጋግጦታል አላህ በተውራት በተውራቱ ሙሳና ወልኢንጂል በነቢዩላህ ኢሳ ወኢንጂል ወልቁርአን በቁርአኑ መሐመድ በሶስቱ ቅዱሳን መጽሐፎች የዳግሜ ለዲን ሲታገሉ የሞቱትን ሙእሚኖች ነፍሳቸውን ሆነ ገንዘባቸውን በጀነት ለውጫቸዋለሁ የሚለውን አጥድቄዋለሁኝ ነው የሚለው። ወመን አውፋ ቢአዲሂ ሚነላህ ለመሆኑ በእነዚህ በሶስት ታዋቂ ቅዱሳን መጽሐፎች ተደጋግሞ የታወጀና የተረጋገጠ ሲሆን ይቅርና እንደው በአንዲስ ቢሆን አላህ አንድ ነገር እንዲህ አድርጋለሁ ብሎ ቃል ከገባ ከርሱ የበለጠ ቃል ኪዳኑን ወይና አክባሪ ከቶውንስ ማን አለ? እንኳን ደጋግሜ በሁሉም ኪታቦች አወጅኩትን ነገር ባንዱም ኪታብ ወይም ባንዱ ነብይ አንደበት እንኳን እንዲህ አደርጋለሁ ብዬ ከተናገርኩኝ ቃል የዝነፋትልም ከማንኛውም ቃሉን ከሚያከብር ሁሉ ይበልጥ እኔ ነኝ ቃል አክባሪና ይላል። ፈስተብሽሩ ቢበይዒኩም ለዚ ባያቱም ቢ ስለዚህ በዚህ ስራ የተሳተፋችሁ ሙእሚኖች ሁሉ በተዋዋላችሁት ውለታ ወይም በሸጣችሁ ሽያጭ ተደሰቱና እርኩ። ያው ነፍሳችሁንና ገንዘባችሁን ለኔ በመሸጣችሁ በጀነት ምንም የማያቆጭና የማያነድም ገበያ የገበያችሁ መሆኑን አውቃችሁ ተደሰቱ እንኳን ደስ ያላችሁ በላችሁ። ወዛሊክ ሆል ፈውዝል አዚም እና በዚች በደካማ ነፍስና በተወሰነች ገንዘብ ዘላለማዊቱን ጀነት መውረስ ቀላል ነገር አይደለም። ይሄ ከእድሎች ሁሉ የላቀ እድል ከስጦታ ሁሉ የበለጠ ስጦታ መሆኑን አውቃችሁ በጣም ተደሰቱበት በላችሁ ይላል። እና ይሄ እንግዲህ አላህ Subhanahu Wa Ta'ala ሙእሚኖችን ምን ያህል የሚወዳቸውና የሚያከብራቸው መሆኑን የገለጠበት አጋጣሚ ነበር። መጀመሪያ አንድ ሰው ከሌላ እቃ የሚገዛው ያኛው የሚሸጠው ሰውዬ የራሱ የግል ንብረት ሲሆን ነበር። አሁን ግን የተደረገው ገበያ ነፍሳቸውንም የፈጠረላቸውና የሰጣቸው እርሱ ነው። ገንዘባቸውንም የረዘቃቸው እሱ ነው። እሱ የሰጣቸው ነፍስና ገንዘብ ተሰጣቸው በኋላ እንደገና በውድ ዋጋ ልግዛችሁ ብሎ ጠየቃቸው ማለት ነው። የገዛ ንብረቱን ማለት ነው። ይሄን ለእናንተ አንጡራ ሰጥቻችኋለሁኝ ከሰጣችሁ በኋላ ግን ይሄ ዱንያ ስለሆነ ነፍስም ብትሆን ገንዘብ እዛ ዓለም ላይ የተወሰነ ጊዜ ተጠቅማችሁ የሚያልቅ የሚደቅ ነውና ይልቁንስ ዘላለማዊ በሆነ ዋጋ በጣም በውድ ዋጋ ልግዛችሁ ብሎ ጠየቃቸው። ይሄ ጊዜ ሙእሚኖች በመሆናቸው እነሱም አሁን ዘላቂ ዲል ይሻለናልና እሺ ብለው ተስማሙ። እሱ በሰጣቸው ንብረት እንደገና ትልቅ ዋጋ እሱ ራሱ ወስኖ ማንንም ገዥ እቃ ለመግዛት በሚፈልግ ጊዜ ተከራክሮ ነበር የሚገዛው። ሻጭ ደግሞ እንዳይጎዳ ይከራከር ነበር። እሱ ግን ተይወዲ ከይወዳ ተብሎ የማይለካ የማይደካ እነሱ መጠኑና ወሰኑን የማያውቁት ዋጋ ጀነት የሚባል ዓለም አለኝና በጥራቱም በብዛቱም ወሰንና ወደብ የሌለው ያንን ላድርግላችሁ ነፍሳችሁንና ገንዘባችሁን ዛሬ ለኔ ዲን ሰውልኝ በማለት ጠየቃቸው። በዚህ ተስማሙና ተቀበሉ። በዚህ መሰረት እንግዲህ በየጦር ሜዳው የሚወርቁትን ሙጃሂዶች ለዛ የሚያወጡትንም ወጭ ስንቅና ትጥቃቸውንም ጭምር በጀነት ጠጋ ለውጫቸው አለውኝ ይላል። እና በዚህ መልክ እንግዲህ በትክክል በኒያቸው ሳይዛቡ የሞቱትን ሙጃሂዶች በቀጥታ አላህ ሱብሃነሁ ወተዓላ ለጀነት የመደባቸው መሆኑን አረጋገጠላቸው። በመሆኑም እነሱም በዛው በቃላቸው መሰረት ፈየቅትሉን ሳይፈሩ በየጦር ግንባሩ እየሄዱ ጥላቶቻቸውን ይፋለማሉ፣ ይገላሉ። ወይቅተሉን እነሱ ማጀላቸው ከደረሰ ደግሞ ለዛው ለታጩበት እድል ለመብቃት ይተዋሉ፣ ይገደላሉ። እና ያው በአላማ ላይ ማረድም መታረድም ክብር ነውና ማለት ነው። አላህ ተዓላ ሱብሃነሁ ወተዓላ በዚህ በቃል ኪዳኑ መሰረት የተወጣን ሰው ሁሉ ይህንን ጀነትን የምሰጠው መሆኑን በሁሉም ቅዱሳን መጽሐፎች ደጋግሜ ቃል ገብቻለሁ፣ አረጋግጫለሁኝ፣ ቃል ኪዳኔን እንደማከብር ነው እያለ ነው አሁንም ደጋግሞ ቃሉን የሚያጠናክረው ማለት ነው። ቀጥሎ ሙእሚኑ ፈቢአሂዲ ሚነላህ እንኳን ምሎና ደጋግሞ ተናግሮ ቀርቶ አንድ ጊዜ በቀላሉ እንኳ የተናገረውን ነገር ቢሆን ከአላህ የበለጠ ቃል ኪዳኑን የሚያከብር ከቶስ ማን አለ በማለት ይጠይቃል። የለም ማለት ነው። ስለዚህ አስተማማኝ ቃል ኪዳን ነው። በመሆኑም ፈተብሽሩ ካሁኑ ዋጋውን ውጤቱን የተቀበላችሁ ያህል ተደሰቱ በላቸው። ያው ቢሰቢልላህ የተሰዋ ሰው እለቱም ጀነት እንደገባ ይረጋገጥለት ማለት ነው። እና በሸጣችሁ ሽያጭ ወይም ደግሞ በዚህ በሶፍቃችሁ የምትጸጸቱና የምትነድሙ ሳይሆን ከወዲሁ እንዳውም ጀነትን የተረከባችሁ ያህል ሆናችሁ ተደሰቱ ይላችኋል ወዳጆችም። ወዛሊከ ወልፈውዝ ልዓዚም ይህም ከእድሎች ሁሉ የላቀና የበለጠ ታላቅ እድል ነው በማለት ያደንቀዋል ነው። التائبون العابدون الحامدون السائحون الراكعون الساجدون الآمرون بالمعروف والناهون عن المنكر والحافظون لحدود الله وبشر المؤمنين التائبون العابدون الحامدون እነዚህ ከጥፋታቸው የተጸጸቱና የተመለሱት እንዲሁም ጌታቸውን ከልብ የሚገዙ የሆኑት አልሐሚዱን ጌታ በሚሰጣቸው ጸጋ ሁሉ የሚያመሰግኑትና አሳኢሁን ለዲን ተልኮ ወዳና ወዲህ በትጋትና በንቃት የሚንቀሳቀሱት ወይም ጾመኞች፣ አራኪዑን ለጌታቸው አጎንባሾችና አሳጅዱን ሰጋጆች የሆኑት፣ አልአሚሩነ ቢልመዕሩፍ በመልካም ስራ ሁሉ የሚያዙና ወናሁነ አኒል ሙንከር ከመጥፎ ሁሉ የሚከለክሉት፣ ወልሓፊዙነ ሊሑዱድላህ የአላህን ድንጋጌ የሚጠብቁት፣ እነዚህ ሁሉ የጀነት ድርሻ ይኖራቸዋል። ወበሽሪል ሙእሚኒን ለእነዚህ ሁሉ አማኞች ብስራት አድርስልኝ።